وصحبه ومن تبعهم بإحسان إلى يوم الدين. أما بعد، فالسلام عليكم ورحمة الله وبركاته. السمال يا جماعة، السمال السمال. ايش مرحبا، خير ياو تفتو يمتاسو ياو افو تايت ايقال ብዙ ነገሮች አልተመቻቹም ነበር። ኢንሻአላህ አብ ቀጥላል ፕሮግራማችን። ባሁን ዛሬ የምናየው ኖርማል የ እሺ ኖርማል የ ተፍሲር ፕሮግራማችንን አይደለም፣ እንዲሁ የዘመኑን የሚያናግረን ነገር ትንሽ ያው እንዲሁ እንነጋገርና ከዛ በኋላ ኢንሻአላህ በሌላ ፕሮግራም እንገናኛለን። እኔ ትንሽ መልእክት ነገር ማስተላለፍ ፈልጌ ነው። አላህ ሱብሃነሁ ወተዓላ በሱረቱ አንፋል ቁጥር 36ኛ ላይ ምን ይላል? ኢነል ለዚነ ከፈሩ ዩንፊቁና አምዋለሁም ሊየሱዱ አን ሰቢልላህ ፈሰዩንፊቁናሃ ثም ተኩኑ ዐለይሂም ሐስረተን ثም ይግለቡን ይላል። من إلال إخوتي إن الذين كفروا ننيا يكادوا سوّج إلال الله ينفقون أموالهم ينفقون أموالهم غنزبو چاچون يمسأو تعلو غنزبو چاچون ياو تعلو ليصدوا عن سبيل الله كالله من قد سوّج لياقدوا غنزبو چادر قالو إلال إيه يجمّروا ከድሮ ጀምሮ ነው። አላህ ሱብሃነሁ ወተዓላ ነብያትን መላእክ ከጀመረበት ጊዜ ጀምሮ ከኑህ አለይሂ ሰላም ጊዜ ጀምሮ ማለት ነው ጌታዬ ሆይ እነኚህ ህዝቦች እንቢ አሉኝ ወተበዑ መን ለም የዚድሁ ማሉሁ ወወለዱሁ ኢላ ኸሳራ ገንዘብና ልጆቹ ኪሳራን እንጂ ያልጨመሩለትን ሰው ተከተሉን እንተተውን ያሉት ኑህ አለይሂ ሰላም። በአካባቢው የነበሩ ሹማምንትና መኳንንት ናቸው ኑህ አለይሂ ሰላም የተቃወሙት። ሁልጊዜ ነብይ በተላከ ቁጥር ተቃዋሚ ሆነው የሚደገሱት ተቃዋሚ ሆነው የሚቆሙት ለነብያት አብታሞች ባለስልጣኖች እኔ ለሰማባዮች ናቸው። ይሄ ሱና ነው። በአለም ላይ ሐቅ እንዳይተነፈስ ፍትህ ቦታን እንዳያገኝ የነብያት መንገድ እንዳይተገበር የሚያደርጉት ከሃዲ የሆኑ የሀብት ባለቤቶች ናቸው። ነብዩ ሰለላሁ ዐለይሂ ወሰለም በተላኩበት ጊዜ እና አቡ ጀህል እስላምን ለማክሰም እና አቡ ሱፊያን ከእስልምናቸው በፊት እና ዑትባ ኢብኑ አልሙጊራ አልወሊድ ኢብኑ አልሙጊራ እና ዓስ ኢብኑ ዋኢል እነኚህ በጣም ተላልቅ የሆኑ የመካ ሹማምንቶች ገንዘብ ያወጡ ነበር። ሰዎችን አርደው በማብላት መሐመድን አትከተሉ ሲሉ ነበር። ከፊሎች ደግሞ ዘፋኝ ባሮችን በማዘጋጀት ኸምርን በማዘጋጀት መሐመድ እናንተን ከመጠራችሁ ነገር መሐመድ እናንተን ወደሱ ከመጠራችሁ ነገር ይሄን መስማት ኸምርን መጎንጨት ለእናንተ የተሻለ ነው በማለት ሰዎችን ወደ ፈሳድ ይጋብዙ ነበር። እና አላህ ሱብሃነሁ ወተዓላ የቀዲሞቹንም ያሁኖቹንም ሁሉንም አጠቃሎ ኢነለዚነ ከፈሩ ነኛ የካዱ ሰዎች ዩንፊቁነ አምዋለሁም ገንዘባቸውን ወጪ ያደርጋሉ ሊየሱዱ አን ሰቢልላህ ከአላህ መንገድ ሰዎችን ሊከለክሉ ይላል። ከአላህ መንገድ ሰዎችን ሊያግዱ ይላል። እስፔሻሊ አሁን እያፈጠጠ የመጣው ሶሻሊዝምን ከጣልን በኋላ ኮሚኒዝምን ከጣልን በኋላ ከፊታችን የሚጠብቀን ትልቁ ጠላት ኢስላም ነው ብለው ይደመድማሉ ምዕራባውያን። ስለዚህም በተቻላቸው መጠን ሁሉ ባላቸው ሀብት ባላቸው የጦር ኃይል ኢስላምን ለማክሰም ከምድር ገጽ ለማጥፋት የማይፈነቅሉት ድንጋይ የለም። ግን ለምን ለምን ሙስሊሞችን ይጠምዳሉ? ለምን ተብሎ ሲጠየቅ መልሱ ምንም አይደለም። ምን ይላል አላህ Subhanahu Wa Ta'ala? قل بلهبل يا اهل الكتاب እናንተ የመጻፉ ባልተቤቶች ሆይ هل تنقمون منا ከኛ የምትጠሉት ነገር ምን አላችሁ? الا ان آمنا بالله وما انزل الينا እኛ በአላህ በብቸኛው ጌታ ማመናችን ሰማይና ምድርን በፈጠረው ውሃን ዝናብን ከሰማይ በሚያወርደው ከምድርም በቆልትን በሚያበቅለው የሰው ልጆችን በፈጠረው በሰማይና በምድሩ ጌታ ፍጡራንን ሁሉ ፍጥረቶችን ሁሉ ባስገኘው በሚመግባቸው በእነሱ በሱ በአላህ Subhanahu Wa Ta'ala ማመናችን ወደኛ በተወረደውም መለኮታዊ መጽሐፍ በማመናችን ወደናንተም ከኛ በፊት በተወረደው መለኮታዊ መጽሐፍ በማመናችን ይሄንን ነው ወይ የምትጠሉት ብለህ በላቸው ይላል። የሚገርም የሆነ ነገር ነው። الحق مر ይባላል። الحق መራራ ነው። በአለም ላይ ምዕራባውያን የነብዩ ሰለላሁ ዐለይሂ ወሰለም ስም ሲጠራ እንኳን አይወዱም። ግን ለምን ለምን ለምን ሲባል حقኛ ስለሆኑ ፍትህን ስላነገሱ ዝሙትን ስለተዋጉ ኸምርን ስላጠፉ የሴት ልጅ በህይወት መቀበር ስላስቀሩ ለዓለም ብርሃንን ይዘው ስላመጡ ነው? ምን ስላጠፉ ነብዩ ሰለላሁ ዐለይሂ ወሰለም ይጣላሉ? ምን ስላጠፉ ሙስሊሞች ይጣላሉ? አንገላለጥም ሒጃብ አድርገን እንሂድ ባሉበት ነው? አንሰክርም ኸምር አንጠጣም አቅላችን ሰላማዊ ይሁን ባሉበት ነው? አንሰርቅም ታማኝ እንሁን ባሉበት ነው? ለጣዖት አንሰግድም ለሸይጣን አናጎበድድም ለሰውም አንሰግድም ባሉበት ብቸኛውን አምላክ ስላመለኩ ነው? ሰዎች አምላካቸውን በረሱበት ጊዜ እነሱ በ24 ሰዓት ውስጥ 5 ጊዜ ጌታቸውን ስላወደሱ ነው? ስለ ጽድቅ ስለተናገሩ ነው? ለጎረቤት ጥሩ ሁኑ ስላሉ ነው? ለሰው ልጆች ቀልጣችሁ መታበሩ ሻማ ሁኑ ሌሎች በእናንተ ደም በእናንተ ጉልበት ይኑሩ ስላሉ ነው? ለምስኪኖች እናብላ የታረዙትን እናልብስ የተራቡትን እናብላ አቅመ ደካሞችን እንርዳ በማለታቸው ነው? ምን ጥፋት አለባቸው የአላህ ባሮች? ምን ጥፋት አላቸው ሙስሊሞች? ሙስሊም ማለት አስለን ራሱን ለጌታው ያስገዛ ማለት ነው። ራሱን ለጌታው ያስገዛ እንደ ጌታው ፈቃድና ፍላጎት የሚኖር ማለት ነው። ነብያት በሙሉ ሙስሊሞች ነበሩ። ነብያት በሙሉ በደል እንዲጠፋ ፍትህ እንዲነግስ ሰዎች ሐቅ እንዲናገሩ እንዳያጭበረብሩ አስተምረዋል። ነብዩ ሰለላሁ ዐለይሂ ወሰለም ማን ገሸና ፈለይሰ ሚና እኛን ሰዎችን ያታለለን ከኛ አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። በመልካም ስነ ምግባር አዘዙ انما بعثت لاتمم مكارم الاخلاق መልካም ስነ ምግባር ላሟላ ነው የተላኩት ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ይዘው የመጡት የተረሳን የተዘነጋን እምነት ነው ነብዩ ሰለላሁ ዐለይሂ ወሰለም። ጣዖት መመለኩ ተገቢ አይደለም። ሰዎች ለሰዎች መስገዳቸው ተገቢ በደል ተገቢ አይደለም። ውሸትን ተዋጉ የጣዖት አምልኮትን ተዋጉ። ባልኮተኛው ተመላኪ የሰማይና የምድሩ ጌታ ይሁን ለሱም አጋር የለውም ብለው አሉ አስተማሩ ነብዩ ሰለላሁ ዐለይሂ ወሰለም። ምንድነው ሰዎች የሚጠሉት ነገር ምንድነው? ለዚህ ይሄ የነብያት መንገድ ነብዩ ሰለላሁ ዐለይሂ ወሰለም አላምቢያው እኽወቱን ወዲኑሁም ዋሂድ ነብያት ወንድማማቾች ናቸው እምነታቸውም አንድ ነው እሱ እስልምና ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ Subhanahu Wa Ta'ala ምን ይላል? يا اهل الكتاب እናንተ መጻፍን የተሰጣችሁ ሰዎች ሆይ لما تحاجون في ابراهيم በኢብራሂም ጉዳይ ኢብራሂም አይሁድ ነው ክርስቲያን ነው ይላላችሁ ስለምን ትከራከራላችሁ? وما انزلت التوراة والانجيل الا من بعده ተውራት ወኦሪትም ወልንጅሉ ወንጌልም ከሱ በኋላ እንጂ አልወረዱም ይላል። ኢብራሂም የኢስሐቅ አባት ናቸው፣ የኢስማኤል አባት ናቸው። ኢብራሂም ከተውራትም ከእንጅልም በፊት ነበሩ። ከዘርግንዳቸው ለሆኑት ለሙሳ ተውራት ተሰጠ። ከዘርግንዳቸው ለሆኑት ለዒሳ ኢብኑ መርየም እንጅል ተሰጠ። ወማ ኡንዚለት ተውራቱ ወልእንጂሉ ኢላ ሚን ባዕዲሂ ከሱ በኋላ እንጂ ያልተወረደም። አፈላ ተዓቂሉን አትገነዘቡም ወይ አለ። ከዛን መደምደሚያውን አላህ ምን አለ? ማ ካነ ኢብራሂሙ የሁዲየን ኢብራሂም አይሁድም አልነበረም። ወላ ነስራንየን ክርስቲያንም አልነበረም። ወላኪን ካነ ሐኒፈን ግን ከውሸት የራቀ እውነት ላይ የቆመ ነበረ። ሙስሊመን ለጌታው ታዛዥ ሙስሊም ነበረ። ወማ ካነ ሚነል ሙሽሪኪን ከአጋሪዎችም ከጣዖት አምላኪዎችም አልነበረም ይላል አላህ ሱብሓነሁ ወተዓላ። አከዘ ወጀህቱ ወጅሂ ለልዚ ፈጠረ ሰማዋት ወልአርድ ሐኒፋ ነው ያሉት ኢብራሂም። ፊቴን ለዛ ሰማይና ምድርን ለፈጠረው ጌታ አዞርኩኝ፣ ፊቴን ወደዛ አቅጣጨሁ ነው ያሉት። እኚህ ናቸው ኢብራሂም። ኖህ ሙስሊም ነበሩ፣ ራሳቸውን ለአላህ ያስገዙ። ነብያት በሙሉ ከኖህ አለይሂ ሰላም አንስተው ከአደም ነው የሚጀምረው ነብያት፣ የነብያት ሰንሰለት እስከ ነብዩ ሰለላሁ ዐለይሂ ወሰለም ማብቂያ ድረስ ያለው ሁሉም ሙስሊም ነበረ። ታዲያ ስለምን ነብያት ተገደሉ? ዘከርያ የተገደሉት በአይሁዶች ነው። ያህያ የተገደሉት በአይሁዶች ነው። የተቀሩት ነብያት ከነ ሩሃቸው የተቀበሩት በአይሁዶች ነው። ታዲያ እነኛ አይሁዶች አላህን ሱብሃነሁ ወተዓላ ነፈቃ አድርጉ የሚል ትእዛዝ በመጣ ጊዜ አላህን ሱብሃነሁ ወተዓላ በሚያስቀይም መልኩ ገልጸዋል። የዱላሂ መግሉላ ያላህ እጆች የሚሰጡ አይደሉም የተቆለፉ ናቸው። ኢነላሃ ፈቂሩ ወነህኑ አግኒያ አላህ ድሃ ነው እኛ ነን ሀብታሞቹ አሉ። ስጡ ስለተባሉ እኮ እኛ ሀብታሞች ስለሆነ ነው እሱ ድሃ ስለሆነ ነው። እንዲህ ያሉ ናቸው። እንዲህ ያሉ እርኩሶች ለመቼም የአላህን ዲን ይዋጋሉ ለመቼም። ስለዚህ የጀርመኑ አንድ ቀሲስ ማርቲን ሉተር ምን ይላል? If you dig down to the root of every problem you get there a Jew ይላል። ዓለም ላይ ለሚከሰቱ ችግሮች መንስኤው ምንድነው ብላችሁ ወደታች ብትቆፍሩ አይሁድን ታገኛላችሁ ይላል። ዓለም ላይ ያለው ትርምስ የሚገርም ነው። ሙስሊሞች በየቦታው ስለምን ይጠመዳሉ? ስለምን ነጻነት ያጣሉ? በአሜሪካ፣ በአውሮፓ፣ በተለያየ ቦታ ላይ ለምን በእነሱ ላይ ልዩ ጫና ይደረጋል? ለምን ፎርጅድ መብት ይሰጣቸዋል? ዋይ ለምን ሲባል ለምንም አይደለም። አላህ ሱብሃነሁ ወተዓላ ወለው ተበዓል ሐቁ አህዋአሁም ይላል። ሐቅ የነሱን ስሜት ቢከተል ኖሮ ለፈሰደት ሰማዋቱ ወልአርድ ሰማይና ምድር ይበላሹ ነበር ይላል። ሴቶችን አካላቸውን ገልጠው እንዲያዩዋቸው ለማድረግ የተለያዩ ነገሮችን ይፈበርካሉ። ፋሽን ሾው ምንድነው? ቢች ቮሊቦል ምንድነው? ሴቶች በፓንትና በጡት መያዣ የሚጫወቱበት ቢች ቮሊቦል ብለው ሽልማት ያዘጋጃሉ። የተለያዩ ስፖርቶችን ብታዩ የሴቶችን አውራ የሚያሳይ ነው። የሴቶችን ውበት በማየት ይደሰታሉ። ለስሜታቸው ተገዢ የሆኑ ሰዎች ይሄንን ቀኖና ያራምዳሉ። ዋይ ሴት ልጅ ብትሰተር ነበር የሚያምርባት። አልመርአቱ አውራ ይላሉ ነብይ ሰለላሁ ዐለይሂ ወሰለም፣ ሴት ልጅ አውረት ነች። ሀዛ ሁዋ። ለዚህ ሴት ልጅ ተገላልጣ ካልወጣች፣ እምብርቷን ካላሳየች፣ በፓንትና በጡት መያዣ ካልሄደች፣ ከዚህም አልፎ አሜሪካን ውስጥ ኑዲስትስ አሉ። እዚህ ከዛ የምትገቡ ሰዎች ታዩዋላችሁ። ኑዲስት አሉ። ለዚህ አውራታቸውን እንደፊቴ ነው ከዛ ምን ይለያል ለምን ሸፈነዋለው ብለው እርቃናቸውን የሚሄዱ አሉ። ይሄ እንሰሳነት ነው። الله سبحانه وتعالى يا بني ادم خذوا زينتكم عند كل مسجد بمسجد جابوتا كله مگچاچون يازون يالو حجابن مگچا نو يالو الله سبحانه وتعالى سو واي لذي انگلالتم عورتاچنن نشفن انواشم حق نناگر انبدلم فتهن نانگس بالوبت سلامن بايتوار يهونال ስለምን እንግዳ ይሆናል ባጭሩ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ በዳል እስላሙ غሪበን እስላም እንግዳ ሆኖ ነው የጀመረው ወሰይዑዱ غሪባ ቂያማ በሚደርስበትም ጊዜ غሪብ ይሆናል እንደገና እንግዳ ይሆናል ወጡባ ለልغረባ እስላም እንግዳ ሲሆን እንግዳ ሆነው ለሚኖሩ ሰዎች ጦባ ምንኛ ያማረ ነው ይላል አዎ እንግዳነት ነው ሴቶች ሁሉ በሚኒስከርት በታይት ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት ካስያቱን አሪያት ለብሰው እርቃናቸውን የሚሄዱ ነው ያሉት እነኚህ ሴቶች አሁን ይያየን ነው ከታይታቸው ስር የፓንታቸው ቅርጽ የሚታይ የሆኑ ሴቶች ሙሉ ቅርጻቸውን የሚያሳይ ጠባብ ጥብቅ ያለ ልብስ እሱም ደግሞ በስቶባቸው ቆራርጠውት ሲፈልጉት ወደ ላይ ያስጠጉታል እንዲህ ካስያቱን አሪያት ለብሰው እርቃናቸውን የሚሄዱ ሴቶች ሙሚላቱን አለ ማኢላቱን ሙሚላት እ ማኢላት አለ ለወደ ዝሙት ያዘነበሉና ሰዎችን የሚያማልሉ የሚያዘነብሉ የሆኑ ሴቶች لا يجدن ريح الجنة جنة اللي جابوا يدلم يجنة شتا اغنيو من الرسول صلى الله عليه وسلم ايه نو يتايالو اندي الله سيت من نو اندي الله لبس تلبشالش بلو ميطيقاتم يله جلباب ادرغا ستهد مندن ايه هولو لبس تبالالك هذا هو يميغرم يهونه نجر انا من يبالال انقلاب الموازين ሚዛኑ ይገለበጣል ቂያማ በሚደርስበት ጊዜ ለዚህ እውነት ተናጋሪ ባይተዋር ይሆናል ውሸት የሚቀባጥሩ ደግሞ ተቀባይነትን ያገኛል ይሄ ነው ለዚህ የሐቅ መሪዎች አስተማሪዎች ለሰዎች ተቆርቋሪዎች እነሱ ይገለላሉ ሌቦች ደግሞ በቦታው መሪዎች ሆነው ይቀመጣሉ ይሄ ቂያማ ሲቀርብ የሚታይ ነገር ነው اذا وصل الامر الى غير اهله فانتظر الساعه عند نجر ها بالبيتو ودال هنا سو سيحد قياما نطبق الى الله صلى الله عليه وسلم كباد يهونه غزي نو اهون يالنبت على كل حال اني سوج اسلامن لماكسم اسمان اسلامن سمون لما طلشت يا اللهن برهان لما دافن ያደረጉትን ሁላ ቢያደርጉ አላህ Subhanahu Wa Ta'ala ይሄ አይሆንም ይላል እና ምንድነው in billions እስላምን ለማጥፋት ገንዘብ ይወጣል በየቀኑ in billions ይሄን የነብያት ሱና የሆነውን ለማጥፋት ገንዘብ ይመደባል እስቲ ተመልከቱ ነብያት እነሱ even the christians ናቸው ብለው የሚሰሏቸው ነብያት ብዙ ጊዜ ማለት ነው ጺም ያላቸው ጥሩ ልብስ የለበሱ ሆነው ይታያሉ። በአሁን ጊዜ ጺምን ማፋፋት ይሄ እንደ አክራሪነት ጽንፈኝነት ይታያል። ጺምን ማፋፋት የነብያት መንገድ ነው። ነብይ ሰለላሁ ዐለይሂ ወሰለም ያበረታቱት መንገድ ነው። ከዚህ ጀምሮ ማለት ነው the protocol ብለው ራሳቸው እንደሚፈልጉት የሴቱንም የወንዱንም አለባበስ እነሱ ተንብየው ኤም ፕሮቶኮል ያላደረገ ዚ መስራ ቤት አይቀጠርም ብለው ይላሉ። ዋይ ማን ነው ያንን እንትን ስታንዳርድ ያደረገው? ሁም አውሊያ ወሸይጣን የሸይጣን ወዳጆች ናቸው እንጂ ሌሎች አይደሉም። ሶ ቱዋግ ዎር አጌንስት እስላም የማይደረግ ነገር የለም። ሲስተማቲክ አፕሮቹ ሲስተማቲክ ማርጂናላይዜሽን በሲስተም ሰዎችን ማራቅ ማለት ነው። የማይሰራ ስራ የለም። ለማንኛውም ከሚጻፉ ጽሁፎች ከሚባሉት ነገሮች ከሚዘጋጁት ፊልሞች የእስላምን ስም አጥቁሮ ለማሳየት የማይደረጉ ነገሮች የሉም። እና አላህ ان الذين كفروا من يكادوا سوج ينفقون اموالهم ገንዘባቸው ይመጽውታሉ ገንዘባቸው ወጭ አደርጋሉ ሊያሱዱ عن سبيل الله كالله መንገድ ለመከልከል ሰዎችን فسينفقونها አሁንም ለወደፊቱም ገንዘባቸውን ያወጣሉ ثم تكون عليهم حسرة كذان ያወጡት ገንዘብ በነሱ ላይ ጸጸት ይሆናል ثم يغلبون ከዛ መጨረሻ ላይ ይሸነፋሉ ይላል። ሐቁን ሊያሸንፋል ሐቅ ይቀጥላል እንጂ አይበጠስም። ስለዚህ ሐቀኛ ሰው ያስታውቃል። እና ብዙ ጊዜ ዶክተር ዛኪር እንደሚሉት ተራሪዝም አሸባሪነት is not ይላሉ። Terrorism is not the monopoly of anyone. It is the monopoly of politicians. ለዚ politicians ናቸው ብዙ ጊዜ ሽብርን የሚነዙት ሽብርን የሚተገብሩት። whereas የአላህ ባሮች የአላህ ቅን አገልጋዮች ለሰው ልጆች መድኃኒት ናቸው። ሙስሊሞች ባሉበት ጎረቤቶቻቸው ተደሳች ናቸው። ተደሳች ሲሆኑ ነው የነኛ ሰዎች እስልምና ተቀባይነት የሚኖረው። ነብይ ሰለላሁ ዐለይሂ ወሰለም ጎረቤትህ ስላንተ አማን ካልተሰማው ምታሸብረው ከሆነ አላመንክም ነው ያሉት። ለዚህ እኛ የማንም ስጋት አይደለንም እኛ ሙስሊሞች። ለዚህ ሰዎች ሲራቡ መጋቢዎች፣ ሲቸገሩ ረጂዎች፣ ሲታረዙ አልባሾች፣ ሰዎች ፍትህን ሲያጡ ፍትህ እንዲያገኙ ታገ አላህ Subhanahu Wa Ta'ala ሐቅን ከነፍስ ያጋ ምትሄድ አላደረጋትም። ነፍስ ሁሉ ግዜ እነ ነፍሰ ለአማራቱን ቢሱ ነፍስ ሁሉ ግዜ በክፉ ነገር አዛዥ ነች ይላል። ነፍስ በስስት ታዛለች። ነፍስ ስልጣንን ትፈልጋለች። ነፍስ ሆዳም ነች። ነፍስ ጋጦጥነትን ዝሙትን ዳንስ ጭፈራን ይሄን ትወዳለች። ነፍስ ሐሜትን ትወዳለች። አላህ Subhanahu Wa Ta'ala ጀነትን ከፈጠረ በኋላ ጅብሪል እንዲጎበኘው አደረጋት። ጅብሪል አለይሂ ሰላም ጀነትን ካየ በኋላ ምንድነው ያለው? ስላንቺ የሰማ ሰው በሙሉ ሳይገባ አይቀርም አለ። ስንታችን ስለ ጀነት ሰምተናል? ብዙዎቻችን። ከዛ በኋላ አላህ Subhanahu Wa Ta'ala ጀነትን ለነፍስ አስቸጋሪ በሆኑ ነገሮች አጠራት። መስጂድ በመመላለስ፣ በሰደቃ፣ በጾም፣ በሰላተ ለይል፣ በሰላት፣ በሂጃብ፣ በሰደቃ፣ ምላስን በመሰብሰብ፣ ስሜትን በመቆጣጠር፣ ስለሰው በመጨነቅ፣ በጣም ከባድ ከባድ በሆኑ ነገሮች ሲሰደቡ ሰብር በማድረግ በጣም ከባድ ነው። ቢል መካሪ ለነፍስ ያከበድ ከባድ በሆኑ ነገሮችን አጠራት ጀነትን። ከዛ በኋላ የሚገባ የለም አለ። በጣም ከባድ ጀሃነምን ከፈጠረ በኋላ ደግሞ ጅብሪል ጎበኘ አለይ ሰላም ጀሃነምን። ከዛን አስፈሪነቷን ካየ በኋላ ስላንቺ ሰምቶ ካንቺ የማይጠበቅ የማይሸሽ የለም ብሎ ደመደመ። ከዛ በኋላ አላህ ቢልሙሽተህያት ነፍስ ደስ በሚላት ነገር አጠራት ጀሃነምን። በምን? በጭፈራ፣ በዝላይ፣ ኸምር በመጠጣት፣ ገንዘብ በመውደድ፣ በልቀኝነት፣ በዝሙት። ይሄን ጊዜ እሚተርፍ የለም ብሎ ደመደመ። ስለዚህ ብዙ ሰዎች ስሜታቸውን ተከታዮች ናቸው። ሲምፕሊ ልንገራችሁ፣ አንድ የዲን ሙሐደራ ተዘጋጅቶ ስንሰው ይገኛል እዛ ቦታ ላይ። በእንግሊዝ ፕሪሚየር ሊግ አርሴናል እና ማንቸስተር ተጋጥመው ደጋፊዎቻቸው እንዴት ነው የሚሆኑት? እንዶ አስተውላችሁ ታቃላችሁ? እንዴት ነው የሚያብዱት? እንዴት ነው የሚጮሁት? አቅል ያላችሁ ይመስላል? ሶ የሰው ብዛቱስ ግርግሩስ ያለም ዋንጫ ሲባል what is that? በጣም ይገርማል ማለት ባጭሩ አላህ Subhanahu Wa Ta'ala ونهى النفس عن الهوى الى نفسن كذنباليوا يكلكل ايه ነው የሚፈልገው على كل حال ሰዎች በሁለት ይከፈላሉ ይላሉ ከፊሉ ለመብላት የሚኖር ከፊሉ ለመኖር የሚበላ ያአላህ ባሮች ለመኖር ነው የሚበሉት ካልበላው ቆም መሄድ አልችልም ብለው ያአላህ ጣላቶች ደግሞ ለመብላት ነው የሚኖሩት ሀያታቸው ራሱ መብላት መበዝበዝ ማለት ነው ስለዚህ ለመኖር መብላትና ለመብላት መኖር ይለያያሉ ሐቅ ሲድበሰበስ ይሄ ሐቅ ከሚድበሰበስማ እኔ ሀያቴ ይለፍ ሙስና ከሚንሰራፋ በደል ከሚንሰራፋ አይኔ አየው እኔ ልለፍ ልታገልና የሚሉ ሰዎች ናቸው ያአላህን ዲን በምድር ላይ በግሩ እንዲሄድ የሚያደርጉ ስለዚህ ባጭሩ ከነብያት መንገድ ሰዎችን ከጌታቸው ጋር ለማስታረቅ በየጊዜው አላህ Subhanahu Wa Ta'ala ከቀሰቀሳቸው ነብያት መንገድ በእጃችን ያለው የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው ቁርአን ነው ያ ነው the only constitution on the surface of the earth ሰዎች በአማን እንዲኖሩ የሚያደርገው ስለዚህ ይሄንን ነብያዊ መንገድ በሐያታችን ውስጥ አስገኝተን በቤተሰቦቻችን ውስጥ አስገኝተን በሰዎች ውስጥ አስገኝተን በጎረቤቶቻችን ውስጥ አስገኝተን ሰዎች በአማን እንዲኖሩ ልናደርግ ይገባል ሰዎች ሁሉ ጊዜ ሃይማኖታዊ ሲሆኑ በየትኛው መስኩ ገዳም የገቡ ባታውያንና ከተማ ውስጥ በመኪና ምሽቀረቀሩት አይገናኙ አላህ Subhanahu Wa Ta'ala ولتجدن اقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم قسيسين وأنهم لا يستكبرون لا قساوست لقيتاچو يادرو انسون اغنتن بنا ناغراچو ايهما املاك ميودو نغر ايدلم يلالو اهون ايتكايدا يالو نغر مارم مريت لماغنيت بموسنا سرا لماغنيت بموسنا سيتوي سرا لمقطر አጣሪያቸውን በሴትነታቸው አገልግለው ስጋቸውን ሸጠው ነው ና ለምን ባጭሩ ማለት ነው ድብልቅልቅ ሲል ሐቅ ሲጠፋ አላህ ነገሮችን ያበላሻቸዋል ምን ይባላል አላህ ሲቆጣ ልምጭ አይቆርጥም ያደርጋዋል እንጂ ነገሩ እንዳይጥም ይባላል ይበላሻል ማለት አላኩል ሐልን እኛ ሁሉ ጊዜ ለጌታችን ያደረን ነፍስያችንን የተቆጣጠረን ያአላህ ባሮች ልንሆን ይገባናል። ኸይረንሽ እስላም ኻዲም አጣ አስተማሪ አጣ ሚተገብረው አጣ እሚሰብከው አጣ ለጎረቤቱ ጥሩ ምሆን ታጣ ስለ ዲን የሚጨነቅ እንቅልፍ የሚያጣ ታጣ ሰዎች ሁሉ ዲኑን እሱ ይጠብቀው ምን አገባኝ እኔ አሉ ቢባል ያአላህ sultaan ይጎላል አይጎልም እኛ ሁሉ እንደ ኢብሊስ ብንሆን አላህ ይጠብቀንና አላህ ከስልጣኑ የሚቀንሰው ነገር የለም ሰዎች ሁሉ እንደ ኢብሊስ ቢሆኑ ሰዎች ሁሉ እንደ ነብያቶች ወይ እንደ ነብይ ሰለላሁ ዐለይሂ ወሰለም ቢሆኑ ደግሞ ለአላህ የሚጨምሩ sultaan የለም من عمل صالحا فلنفسه ملكم سرا يسرى لراسه ነው ይላል الله سبحانه وتعالى ለዚህ اخوتي واخواتي بتكست بيوتيوبን በመከታተል በመመካከር በማዳመጥ እንጓደኞቻችን ወይ እንመሳችሁ ብለት በተጀመረው የኢትዮጵያ ሙስሊሞች ጉዳይ ማንም ሐቅ ሊነግስ ይገባል የሚል ሰው ሁሉ ሊያስጨንቀውና ምንድነው ጥያቄያቸው ለምን አይመለስም ሲል መጠየቅ መጨነቅ አለ الله Subhanahu Wa Ta'ala من إلى الإخوة إيو يا أيها الذين آمنوا إلى እናንተ አመናችሁ ሰዎች ሆይ ምን ይርተደ منكم عن دينه ይላል ከናንተ ማከል ከእምነቱ የሚያፈገፍክ ካለ فسوف ياتي الله الله يا متال بقومين حزبوچن يحبهم الله يميوداچون ويحبونه الناس سن يميودوتن عذلتين على المؤمنين للمؤمنوش تناناش يهونوتنيل يمؤمنوش باهري مندنو للمؤمنوش تناناش ناتچو يوادقالو انت كنيت بلطال اسكي تناغرني لسما بايوچ ناتچو عزتين على الكافرين በካፊሮች ላይ ደግሞ ብርቶች ናቸው ይላል አሁን የኛን መጅሊስ ስናይ የመንግስ ባለ ስልጣናት ሲመጡ መግቢያ ይጠፋቸዋል መግቢያ ይጠፋቸዋል ይሽጎደጎዳሉ መግቢያ ነው የሚጠፋቸው አንድ ሙስሊም ዳዒ ሲመጣ ከፍ ዝቅ ያደርኩት ሱብሃንአላህ عجيب የሆነ ነገር ነው አይዘቲን አለል ካፊሪን ይጃሂዱነ ፊ ሰቢልላህ በአላህ መንገድ ይታገላሉ እነኚህ ወንዶች ይላል አላህ لا يخافون لوم تلائم يوقاشن وقصا አይፈሩ على الله سبحانه وتعالى كذان ذلك فضل الله يهكو ማንም ሰው የሚያገኘው አይደለም ስለ ዲን መቆርቆር ለሙእሚኖች መተናነስ በካዲዎች ላይ መጀገን ባጭበርባሪዎች ላይ መጀገን ይህ ذلك فضل الله يا الله ترفعت نو يؤتيه من يشاء الله لفلقو يميسطو يا الله ترفعت نو الى الله سبحانه وتعالى والله واسع عليم باچرو نغروش دبلقلق قبالوبت غزي مؤمنوچ انقلفاتو حق تدبقا ليباو نغسا عليمو تناق جاهلو تشوما بلو سيچنقو ካፊሮች ደግሞ እንደፈለገን እንፈነጫለን የፈለግነው ነገር እናደርጋለን ብለው ሲሉ ያአላህን ሱብሃነሁ ወተዓላ ምንነት ረስተው ሰው ከጥፋቱ ለምን አይማርም ሰው ካለፈ ታሪክ ለምን አይማርም አላህ ምን ይላል ወለውላ ደፍዑ الله الناس بعضهم ببعض አላህ ሰዎችን በዳዮቹን ከፊላቸውን በከፊላቸው ባያስ ወግድ ኑሮ ለፈሰደት الارض ምድር ትበላሽ ነበር ይላል አላህ Subhanahu Wa Ta'ala አላህ ሰዎችን ከፊላቸውን በከፊላቸው ባያስ ወግድ ይላል ለዚህ ዙልም ሲበዛ የሆነን አካል አላህ ያመጣና ያንን የመጀመረው ዛሊም ሂድ ይለዋል በተለያየ ጥቅም ተጣልተው እንዲህ ነው የሚሆነው ታይራኒ ይሄ አምባገነንነት does not persist ይላሉ የታሪክ ጸሐፊዎች አምባገነንነት አይዘልቅም ይላሉ ሁልጊዜ ፓወር ረጅም ጊዜ የሚኖረው ምስኪኖች ሲደመጡ ሀቅ ተናጋሪዎች ሲደመጡ አለበለዚያ ግን ጀሊሉ አላህ Subhanahu Wa Ta'ala ሲቆጣ ነገሮች ሁሉ ይከለባበጣሉ ባጭሩ ኢንሻአላህ እኔው ዝም ብዬ ጫጫርኳትን የሆነች ነገር አሰማችኋለሁ ኢንሻአላህ ማን ነው ያአላህ መልእክተኛ በሚል የሆነች ዝም ብዬ ጫጫርኳታለች እሷን አሰማችኋለሁ ከዛ በፊት ይስማ ለጀማ ይስማ خير ماشي ከዛ በፊት አብዱል ቃድር ጀይላኒ رحمه الله አንድ ንግግር ይናገራሉ የሚገርም ንግግር ነው የሚናገሩ ምን ይላሉ ማን ካና الله معه ይላሉ አብዱል ቃድር ጀይላኒ እንግዲህ ዓሊም ናቸው የበግዳድ ሰው ናቸው ያው ሰዎች በስተት ድረሱልኝ አብዶዬ የሚሏቸው ማለት ነው ያውኛ ሙስሊሞች ሰውና እናመልክም እንዴ ማለት ክልክል ነው ምን ጠራው አላህን ነው እና ሳቸው ዓሊም ረባኒ ነበሩ ምን ይላሉ من كان الله معه فمن عليه الله كسو غا يهونه سو مال ليرتاو يچلال مال ليدقو سو يچلال مال ليتبابربت يچلال سبحان الله الله كسو غا يهونه سو ومن كان الله عليه ومن كان الله عليه سبحان الله زي لو بيقول يميتايو نجر تو ترسوتنا من كان الله معه الله كسوغا يهونا سو فمن عليه من بسولاي قلبتين يالهون يشلان ومن كان الله عليه الله بسولاي تورنت ياوجبت أكال دغمو فمن معه ما كسوغا لنور يشلان ما اللي رداو يشلان يلان جليلو سيكوتا من لاشل سبحان الله باجرو divide and rule የሚባል ነገር አለ ከፋፍለህ ግዛ ከፋፍለህ ግዛ ማለት ምንድነው ሙስሊሞችን ለመነጣጠል ያላህን ባሮች ነጣጥለው ለመብላት እንዲመቻቸው ጽንፈኛ አክራሪ እንዲኛ እማይሉት ነገር ነው ይሄ ሁሉ ግን ጉሸት ነው ይሄ ሁሉ ግን በሬ ወለደ አخر الزمان ሲደርስ لحق ادرسو بمولو انت يبالا توت سويب جراش بميقر مهنيتا كا ايهودقا ودا جنتن فترو اندقنا دقمو انيانا نينويو ودا جنويون ودا جوج يميلو سووشنا جو ستيلا ما ننياوم ان ديج اج عرقوت نقر علنا السلبة لنا لسانا بتاجو انياو كت انبوزو اي ساقال لنيم جن انجت سيبا جن يجمي صفان نا لا سماچو يسماچو على مجمرا على الرغاط سماچو نش خيره نشي من هلال ما نو يرسو وداج يا الله ملكتنيا الى لا سماچو ما نو يرسو وداج يا الله ملكتنيا رئسو نو محمد الامين نبر سماچو غنا ود اسلام سيلوت طرياچو ካሂኑ ሳህሩ ሆነ መጠሪያቸው ውሸታም ቀጣፊ ብለው ሰየሟቸው ያ የችግር ጊዜ የመከራ ሰዓት ይፋ አድርጎ አሳየ ወዳጅን ከጠላት አቡበከር ዑመር ሁለቱ ተራሮች ንብረትና ነፍስን የሰውለት ወንዶች የኢስላም አለኝታ የእውነት ወዳጆች ሆነዋል ተምሳሌት ልብ ይበሉ ሰዎች አብረው ተሰደዱ አብረው ተቸገሩ አልበገራቸውም ፍትናው መጠንከሩ እናም ብብ ታሪኩን አጅብ ነው ነገሩ ዳር ሆነው ተመልካች ሰዎችም ነበሩ እኛም እንመጣለን ሲረጋጋገሩ ይሉ የነበሩ ትግልን ያልደፈሩ ማን ነው የርሱ ወዳጅ ያአላህ መኛ የምነት ተቀርቢ የዲኑ እረኛ መዲና ሲገቡ የተቀበሏቸው አውስና ኸዝረጅ አንሳሮቹ ናቸው ጉልበት ሀብታቸውን ያደረጉ ፊዳ ዲኑ እንዲስፋፋ እንዳይሆን እንግዳ ግናባቅሪያባው አይሁዶች ነበሩ ራቅ ራቅ ብለው ከበው የሰፈሩ ይህንን እንግዳ ማስወገድ አለብን ብለው የዶለቱ እናደርገው በድን ሐሳብን ያዋጡ በዚያ የተባበሩ መንገድ የከፈቱ ዲኑን ያስደፈሩ ከላይ በስልምና በውስጥ የከፈሩ የኒፋቅ አንጃዎች ሰረኞች ነበሩ ሙናፊቆች ለማለት ዲኑን ግዳ እንዳይሆን እኛን ይፈልጋል የክፉ ቀን ፍትና ወዳጅን ይለያል ማን ነው የርሱ ወዳጅ ያአላህ መልክተኛ የምነት ተቆርቋሪ የዲኑ እረኛ ብዙ ዘመን አልፎ ዛሬን ደረስነና ለፍትና ተጋልጦ የኛ እስልምና በእኔ ነኝ ወዳጁ ተወዛገቡና ከፊሉን በስድብ ከፊሉን በዝና መጣጥፍ አበዙ እኛንን አሉና ሰማን ተቃወምን ባዮች እርጉሞችን سمعنا وعصينا ያሉትን ማለት ሰማን ተቃወምን ባዮች እርጉሞችን ነብያትን ገዳይ يحيى زكريا يا موسى السقاي يا عيسى اسلقاش يا بنو قريظان قال كيدانن افراش يا بنو نظيرن يا بنو قينوقان بلوم خيبروچن مرز يابلواچون يا زرغنداچون يا زاري ايهودوچن يتوداجنو احباش مجلساچ يا نبيو طلات اياله يميزلفن سمن بماطلشت ميزبابتبن እንዴት ቢነቀን ነው እኛን ሙስሊሞችን ማን ይሟገትልን ማን ይናገርልን حق سيد بس بس ما نسي قلت اللن ما نو يرسو وداج يا الله ملك تنيا يمن التقر قهري يدينو الرنيا إخوتي جلا سماتشو فلكوين مجم سمتاتشو هال سمتاتشو هال إخوتي يعني قد أنبوزو هاي ساكالين يمنا على كل حال تنش بسوتي لا كافلا تشوفينو سبحان الله ماشي مرحبا مرحبا شي ان شاء الله لزاري انجدي تشين كافلكواچو ان شاء الله نغنايالن استي اللهم حبب الينا الايمان وزينه في قلوبنا وكره الينا الكفر والفسوق والعصيان وجعلنا من الراشدين اللهم انزل علينا رحماتك وبركاتك يا ذا الجلال والاكرام اللهم احفظنا بالاسلام قائمين واحفظنا بالاسلام قاعدين واحفظنا بالاسلام راقدين توفنا مسلمين والحقنا بالصالحين اللهم صل وسلم وبارك على محمد وعلى اله واصحابه واخر دعوانا الحمد لله رب العالمين والسلام عليكم ورحمه الله وبركاته ما يكفي خبر النبي صلى الله عليه وسلم لما قدلنا اندزوم الاسلام انطري لما اكسن الناس تبابروال ያው አይሁድና ሙናፊቆች ታሪክ ራሱን ይደግማል ቀጥሎ ከአይሁድ ጋር የተወዳጁ እንደገና ስቲል የነብዩ ሰለላሁ ዐለይሂ ወሰለም ወዳጆች ነን የሚሉ አስመሳዮች የኢስላም ጠላቶች እነሱን ደግሞ ይዳሰስና ማን ነው የርሶ ወዳጅ ይላል ባጭሩ ማለት ነው ይሄ ነው ያው ለሶስተኛ ጊዜ መቼም ይደገም ካላችሁኝ ይገርመኛል ለማንኛውም ኸይረነሺ ማን ነው የርሶ ወዳጅ ያአላህ መልእክተኛ ራሱን ይሄ ሙሐመዱል አሚን ነበረ ስማቸው ግና ወደ እስላም ሲለወጥ ጥሪያቸው ካሂኑ ሳሂሩ ሆነ መጠሪያቸው ውሸታም ቀጣፊ ብለው ሰየማቸው ያ የችግር ጊዜ የመከራ ሰዓት ይፋ አድርጓ ሳየ ወዳጅን ከጠላት አቡበከር ዑመር ሁለቱ ተራሮች ንብረትና ነፍስን የሰውለት ወንዶች የኢስላም አለኝታ የኡነት ወዳጆች ሆነዋል ተምሳሌት ልብ ይበሉ ሰዎች አብረው ተሰደዱ አብረው ተቸገሩ አልበገራቸውም ፍትናው መጠንከሩ እናም በታሪኩን አጅብ ነው ነገሩ ዳር ሆነው ተመልካች ሰዎችም ነበሩ እኛም እንመጣለን ሲረጋጋገሩ ይሉ የነበሩ ትግልን ያልደፈሩ ማን ነው የርሱ ወዳጅ አላህ መልክተኛ የምነት ተቆርቋሪ የዲኑ እረኛ መዲና ሲገቡ የተቀበሏቸው አውስና ኸዝረጅ አንሳሮቹ ናቸው ጉልበት ሀብታቸውን ያደረጉ ፊዳ ዲኑ እንዲስፋፋ እንዳይሆን እንግዳ ግና ባቅሪያቢያው አይሁዶች ነበሩ ራቅ ራቅ ብለው ከበው ይሰፈሩ ይህንን እንግዳ ማስወገድ አለብን ብለው የዶለቱ እናደርገው በድን ሐሳብን ያዋጡ በዚያ የተባበሩ መንገድ የከፈቱ ዲኑን ያስደፈሩ ከላይ በስልምና በውስጥ የከፈሩ የኒፋቅ አንጃዎች ሴረኞች ነበሩ ዲኑ እንግዳ እንዳይሆን እኛን ይፈልጋል የክፉ ቀን ፍትና ወዳጅን ይለያል ማን ነው የርሱ ወዳጅ ያአላህ መልክተኛ የምነት ተቆርቋሪ የዲኑ እረኛ ብዙ ዘመን አልፎ ዛሬን ደረስንና ለፍትና ተጋልጦ የኛ እስልምና በእኔ ነኝ ወዳጁ ተወዛገቡና ከፊሉን በስድብ ከፊሉን በዝና መጣጥፍ አበዙ እኛነን አሉና ሰማን ተቃወምን ሰሚዕና ወዐሰይና ያሉትን አይሁዶች ማለት ነው ሰማን ተቃወምን ባዮች እርጉሞችን ነብያትን ገዳይ ያህያ ዘከርያን የሙሳን አሰቃይ የዒሳን አስለቃሽ የበኑ ቁረይዛን ቃልኪዳንን አፍራሽ የበኑ ነዲርን የበኑ ቀይኑቃን ብሎም ኸይበሮችን መርዝ ያበሏቸውን የዘር ግንዳቸውን የዛሬ አይሁዶችን የተወዳጀ ነው አህባሽ መጅሊሳችን። የነብዩ ጠላት እያለም ይዘልፈን ስምን በማጠልሸት ሚዘባበትብን እንዴት ቢነቀን ነው እኛን ሙስሊሞችን? ማን ይሟገትልን? ማን ይናገርልን? ሐቅ ሲድበሰበስ ማንስ ይግለጥልን? ማን ነው የርሱ ወዳጅ የአላህ መልእክተኛ የእምነት ተቆርቋሪ የዲኑ እረኛ? ይሄን ይመስላል እንግዲህ ምንድነው ትንሽ መልእክት ቢያስተላልፍ ብዬ ጫጫርኩት ነው። ኢንሻአላህ ዱዓ አድርጉላ ዲን ሲበደል ከሚያለቅሱ ሰዎች አላህ ስላደረገን ወላሂ ትልቅ ፈድል ነው። አላህ ደግሞ በዲን ውስጥ ኖረው ለዲን ታክለው በዚሁ ደግሞ አላህ ፊት ከሚቆሙ ሰዎች አላህ ያደርገን። እንግዲህ አፉ በሉኝ እህቴ ወአኻቴ ኦልሞስት ሚድናይት ነው። ስለዚህ እንገናኛለን ኢንሻአላህ እናወራለን። ዱዓ አድርጉ በጣም ዱዓ አድርጉ ዱዓ አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።